بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على من أرسله الله رحمة للعالمين وعلى آله وصحابته والتابعين لهم بإحسان إلى يوم الدين أما بعد ككتاب التوحيد يزارو رئيساتشن باب من تبرك بشجر أو حجر ونحوه مع عائلة በዛፍም ሆነ በድንጋይ በመሰሎቻቸው ረድኤትን የሚፈልግ ሰው በእስልምና ፍርድ ውሳኔ ምንድነው የሚሰጠው ነው። ራሱ ይሄ ነው። ከዛፍም ሆነ ከድንጋይና ከመሰሎቻቸው ረድኤትን የሚፈልግ የሆነ ሰው ሁክሙ ምንድነው? በእስልምና ምን አይነት ፍርድ ነው የሚሰጠው? ይሄ ሰው ሙስሊም ነው ወይስ ሙስሊም አይደለም? ሽርክ ውስጥ የገባ ሰው ነው? ሽርክ ነው ይሄ ስራ ከተባለ ደግሞ የትኛው ሽርክ የሚለውን እናያለን። ሼኹ ርዕሱን የጀመሩት በሱረቱ ነጅም ውስጥ ያሉትን ከ19 እስከ 23 ያሉትን አናቅጾች ነው እንደ መክፈቻ የተጠቀሙት። ምክንያቱም በቀጥታ ከርዕሱ ጋር ግንኙነት ስላላቸው እነዚህ አናቅጾች ቁረይሾችን ተግባሮቻቸውን ለመተቸት የወረዱ አናቅጾች ናቸው። ለነሱ ቢወርዱም አሁንም የነሱን ፈለግ የሚከተሉ ሰዎች እነዚህ አናቅጾች ለነሱ ተቺዎች መሆናቸውን ተገንዝበው ከእንደነዚህ አይነት አስቀያፊ ተግባራቶች ራሳቸውን ማቀብ ይኖርባቸዋል። እስቲ አናቅጾቹን መጀመሪያ ላንብባቸውና ወደ ትርጉማቸው እንገባለን። ወቀውሊ ላሂ ተዓላ أفرأيتم اللات والعزى ومناة الثالثة الأخرى ألكم الذكر وله الأنثى تلك إذا قسمة ضيزى إن هي إلا أسماء سميتموها أنتم وآباؤكم ما أنزل الله بها من سلطان إن يتبعون إلا الظن وما تهوى الأنفس ولقد جاءهم من ربهم الهدى يقرش كهديان هوي لاتننا عزان آيات شهنة ሶስተኛዋንና አነስተኛዋን መናትንም ለናንተ ወንድ ልጅ ለርሱ ግን ሴት ልጅ እቺ አድሏዊ ክፍፍል ናት። እነኚህ ጣዖታት እናንተና አባቶቻችሁ የሰየማችኋቸው ስያሜዎች እንጂ ሌላ አይደሉም። አላህ በነርሱ ላይ ምንም አይነት መረጃ አላወረደም። አጋሪዎች ከጌታቸው መመሪያ የተላከላቸው ቢሆንም የሚከተሉት ጥርጣሬንና የነፍሶቻቸውን ስሜት ብቻ ነው ይላል። አናቅጾቹ እኔ ይመስላሉ። ዘርዘር ባለ መልኩ እንያቸው። ምሳሌ ላት፣ ዑዛ፣ መናት ሶስት የተለያዩ ግዑዛን የሆኑ ነገሮችን ያመልኩ ነበር አረቦች። አረቦች በቀድመ እስላም በርካታ የሚያመልኳቸው ጣዖታት ነበሯቸው። ከነኚህ ጣዖታት መካከል አበይቶቹ አሁን የተነበቡት አናቅጾች ውስጥ ይገኛሉ። ላት፣ አፈራአይቱም ላተ። ላት ከድንጋይ የተቀረጸ ጣዖት ነበር። በጣይፍ ነበር የሚገኘው ቦታው። ሱቀይፍ በተሰኘ የአረብ ጎሳ ይመለካል። ስሙ ኢላህ ከሚለው ኢላህ ከሚለው ቃል የተወሰደ ነው የሚል እምነት ነበራቸው አረቦቹ ወይም አምላኪዎቹ። ዑዛ ከዛፍ የተሰራ የቁረይሾች ጣዖት ሲሆን ስያሜውን ያገኘው አዚዝ ከሚለው የአላህ ባህሪ እንደሆነ በአምላኪዎቹ ዘንድ ይታመናል። በጣይፍና በመካ መካከል ይገኝ ነበር። መናት ነጭ ድንጋይ ሲሆን በመካና በመዲና መካከል ነበር ያረፈው። ኹዛዓ አውስና ኸዝረጅ የተባሉ ጎሳዎች ያመልኩት ነበር። በቅድመ ኢስላም አረቢያ ውስጥ በተለያዩ የአረብ ጎሳዎች የሚመለኩ ሌሎች በርካታ ጣዖቶች የነበሩ ቢሆንም ዋነኛዎቹ ግን ከላይ የተወሰቱት ሶስቱ ናቸው። ላት፣ ዑዛ፣ መናት። እነኚህ ጣዖታት አረቦች ሴቶች ናቸው ለሚሏቸውና የአላህ ልጆች እንደሆኑ ለሚያምኑባቸው መላእክት በተምሳሌነት የተቀመጡ ነበሩ። እያደር ግን ተምሳሌት መሆን ብቻ ሳይሆን እነርሱ ራሳቸው ለመመለክ በቁ። ጠይብ፣ ለእናንተ ወንድ ልጅ ለእርሱ ግን ሴት ልጅ ይላል። አለኩሙ ዘከሩ ወለሁ ልኡንሳ። ይህም የቁረይሾች እምነት ነበረ። መላእክት የአላህ ሴት ልጆች ናቸው ለሚለው እብለታቸው የተሰነዘረ ወቀሳ ነው። ጠይብ፣ ይቺ አድሏዊ ክፍፍል ናት አለ። ቲልከ ኢዘን ቅስመቱን ዲዛ፣ አድሏዊ ክፍፍል ናት። ለአላህ መላእክትን ሴት ልጆቹ ናቸው አሉ። تعالى الله عما يقولون ለራሳቸው ወንድ ወንዶቹን አደረጉ። ሴት ልጅ ተወልዳለች ሲባል አንድ አረብ ወይም ሙሽሪክ ቁረይሾች ውስጥ ምድር ብትውጠው ደስታው ነው። ለራሳችሁ واذا بشر احدهم بالانثى ظل وجهه مسودا وهو كظيم يتوارى من القوم من سوء ما بشر به ايمسكه على هون ام يدسه في التراب على ساء ما يحكمون سيت ولدت له مست سيت ولدت سيبال فيتو يلواطال وند تولد له سيبال بدستا نشنشال لا الله جن ملائكتن ሴቶች ልጆቹ ናቸው አሉ። ሁለት ግፍ ነው የሰሩት። አንደኛ መላእክቶችን እንስቶች ማድረጋቸው፣ ሁለተኛ ለአላህ ልጆች ናቸው ማለታቸው። እንዲህ አይነት አከፋፈል ይቺ አድሏዊ ክፍፍል ናት አለ አላህ። ቲልከ ኢዘን ቅስመቱን ዲዛ إن هي إلا أسماء سميتموها أنتم وآباؤكم ما أنزل الله بها من سلطان إنني تعوتات نانتنا باتوچاچو يسيماچو حچو سياميوچ انجي ليلا ايدلو الله بنرسول اي منم عينت مرجا على ورجن قتلنا الله من على እየተبعون الا الظن وما تهوى الانفس دمدمو የነሱ ሶርስ የነሱ ማስረጃ አላህ ያወረደው ሳይሆን ጥርጣሬና የነፍሶቻቸውን ስሜት ብቻ ነው የሚከተሉት። ይሄንንም እምነት የህይወት ታላቅ ቁም ነገር ነው። መሰረቱ ጥርጣሬ ወይም ስሜት ሊሆን አይገባም። ከጠንካራ መሰረት ላይ መታነጽ አለበት ነው። طيب أفرأيتم اللات لات የሚለው ሁለት አይነት አቀራር አለው። አብዛኞቹ ቁርአዎች ወይም የቁርአን ምሁራኖች ካን ሸድ ሳያረጉበት ያነቡታል። የተወሰነ አቀራር ደግሞ አፈራአይቱም ላታ አላታ ሸድ ሲደረግበትና ታዋ ሸድ ሲደረግባትና ሸድ ሳትደረግ ትርጉሟ ይለያያል። ሸድ ካልተደረገ ቀደም እንደተባለው ራሷን የቻለ ትርጉም አላት። ላ ብለን ካነበብ አላተ ካልነው ደግሞ ራሱን የቻለ ሌላ ትርጉም አለው። የሁለቱም ትርጉም ተቀራራቢም ሊሆን ይችላል ሊለያይም ይችላል። አሁን ሲጀምር አፈራአይቱም ላተ ወልዑዛ ወመናተ ሳሊተተ ልኡኽራ አለኩም ዘከር ወለሁ ልኡንሳ ተግባራችሁ ህገ ወጥ ነው የሚል መልስ አለው ይላሉ። አላተ ሂየ ሰኽረቱን በይዳ መንቁሸቱን ዓለይሃ በይቱን ቢጣኢፍ ወማ ሁዲመት ኢላ ባዕድ አን አስለመት ሰቂፍ ቋጥኝ ናት። ነጭ ቋጥኝ ድንጋይ ማለት ትልቅ ድንጋይ ቋጥኝ ይባላል። ሶክረቱን በይዳ መንቁሸቱን በተለያዩ ጽሁፎች ያሸበረቀች ናት። ቤት ተሰርቶባታል። ጧይፍ ነው የምትገኘው ቦታዋ። ሰቂፎች ነበር የሚያመልኳት። እቺ ቤት ላት ላይ የተሰራችው ቤት የፈረሰችው አምላኪዎቹ ከሰለሙ በኋላ ነው። ረሱል አለይሂ ሰላቱ ወሰለም አልሙጊረ ኢብኑ ሹዕባ የሚባለውን ሰሃቢይ ልከው ነው አፍርሳት፣ ቤቱንም ድንጋዋንም ቋጥኛዋንም ስበራት፣ በእሳት አቃጥለው ብለው አዘዙት። وكان عليها بيت ولها سدنة وخدم فالمقصود ان اللات صخرة وصفت بانها بيضاء ايه نو ይላል። طيب قدم بتنببوا الساعة أفرأيتم اللات كالن الساعة حجاجو تشين بسو يابس بسا بسو عبس بسنو ميبالو مچه مارل بسو يابس بسا عند سنك اندي هنا تشو يميا كفاف الفو نبر السو في موت ያው ጦሩ ሰው ነው ብለው ስለሚያምኑ ከተግባሩ አንጻር ቀብሩ ላይ ቤት ሰርተው ያመልኩት ነበር። እንግዲህ ሁለት ትርጉም ተሰጣቱ ማለት ነው። ላተ እና ላተ በሚለው ኢማ ድንጋይ ናት ቋጥኝ፣ ወይም ደግሞ ሸድ ተደርጎ ሲነበብ ሷሊህ ሰው ነበር። ያም ሆነ ይህ ክልክል ነው ነው ኡዛሳ በመካና በጧይፍ መካከል የነበረች ዛፍ ናት ይላሉ። እላይዋ ላይ ግን ቤት ተሰርቶባት ነበር። እዛች ቤት ውስጥ ድንግ ዛፏ አጠገብ የምትቀመጥ ጠንቋይ ነበረች። ረሱል አለይሂ ሰላቱ ወሰለም ኻሊድ ኢብኑ ወሊድ ኢብኑ ወሊድን ልከውት ሂድና ዛፎቹንም ቁረጣቸው፣ እሷ ላይ ያሉትን የከበቧትን ዛፎች ቤቱንም አፍርሰው ብለው ላኩት። ሄደ። የታዘዘው ዛፏን እንዲቆርጥ ነው። እንዳለ በዙሪያ ያሉትንም ዛፎች እንደ ቤት ተደርገው የተተከሉትን ዛፎች ለእሷ ክብር ሲባል ለዚች ለኡዛ ሲባል እነዛንም ቆራረጠና ተመለሰ። ቆርጬ መጣሁኝ ዛፎቹን ብሎ ሲነግራቸው ኢርጂዕ ፈኢነከ ለም ተስናዕ ሸይአን አሉት። ሂድ ምንም እኮ አላደረግክም ተመለስ አሉት። ሲሄድ እዛ አጠገብ ጸጉሯን የምትነጭ ደረቷን የምትመታ ሴት አየ። ማናት ያቺ ሴት? እዛ ሁና ጥንቆላ የምትሰራ ሴት ነበረች። እሱ ሲመጣ ሸሽታ ነበረ። ወደ ተራራ ተጠግተው ነበር ይባላል እሷና ሌሎቹ። በኋላ እሱ እቺን ዛፍ ቆርጧት ሲሄድ ኻሊድ ኢብኑ ወሊድ ቆርጧት ሲሄድ ተመልሳ መጣችና መጮህ ጀመረች፣ ማልቀስ ጀመረች። ከዛ አንገቷን ቆረጠው። ሲሄድ ያዘዙኝን ሰርቻለሁኝ ብሎ ሲላቸው ምን አሉት? ቲልከል ዑዛ ዋና ዑዛ ሷና አታሩ። طيب መሰረቱ የዛፍ ስም ነው ዑዛ። ነገር ግን እዚች ዛፍ አጠገብ ቁጭ ብላ የምትጠነቁል የነበረችን ሴት ነበረች። አብራ ውሳኔዋን ፍርዷን አግኝታለች። ومنات الثالثه الاخرى يميلوسا እክስ ምንድን ነበረች? ቋጥኝ ነበረች እቺ ይላሉ። መናት ለምን ተብላ ተጠራይ ታዳ? አጠገቧ ብዙ ደሞች ይፈሱ ነበር። በጉ፣ ግመሉ፣ ፍየሉ እየመጣ ይታረድ ነበር። እና እነዚህ ሁሉ ላትም እንበለው ዑዛም እንበል መናት እናንተ አምልኮት ስታደርጉላቸው ማስረጃ ኑሯችሁ አይደለ አሚላ። እንደ እስልምና አስተምህሮት ከዛፍም ከድንጋይም ከሌሎችም ነገሮች በሸሪዓው በረካ ረድኤት እንድንፈልግባቸው ከታዘዝንባቸው ነገሮች ውጭ ወይም ረድኤት መፈለግ ትችላላችሁ ከተባለላቸው ነገሮች ውጭ ባሉ ነገሮች ማስረጃ ሳይኖረን ረድኤት መፈለግ አይፈቀድ። عن ابي واقد الليثي قال خرجنا مع رسول الله صلى الله عليه وسلم ከሳቸው ጋር አብረን ወጣን ይላል። الى حنين حنين ወደምትባል አካባቢ ونحن حدثاء عهد بكفر አዲስ ሰለምቴዎች ነበርን አለ። ወደ እስልምና የገባን ገና አዲሶች ነበርን ስለ እስልምና ብዙም አልተረዳንም አለ። وللمشركين سدرة በዚያን ጊዜ ለሙሽሪኮች አንዲት ቁርቁራ ዛፍ አለቻቸው ይላል። ሲድራ شجرة النبق استظلوا بها ቅጠላማ ናት ትልቅ ዛፍ ናት እንደ ጥላም ታገለግላለች። ሙሽሪኮች ግን ከጥላነቷ አልፎ ሌላ ማዕረግ ሰጥተዋት ነበር። يعكفون عندها አጠገቧ አምልኮታዊ መቀመጥን ይቀመጡ ነበር ረድኤቷን ፈልገው ማለት ነው። وينوطون بها اسلحتهم መሳሪያዎቻቸውን እሷ ላይ ያንጠለጥሉ ነበር። ድል መቀናጀትን ፈልገው እስሯ ቁጭ ካልን መሳራችንን እሷ ላይ ካንጠለጠልን ድሉ የኛ ነው ድሉ ይቀናናል ይገጥመናል የሚል እምነት ነበራቸው። يقال لها ذات انواط تبلا تترالچ ذات انواط ስለምንጠልጠልባት ነው የማንጠልጠሎች ባለቤት ማለት ነው ወይም የንጥልጥሎች ባለቤት። فمررنا بسدرتين على ልብበሉ አዲስ ሰለምቴዎች ነን ብሏል። በዛች ዛፍ አጠገብ አለፍን። فقلنا يا رسول الله صلى الله عليه وسلم እነዛ ሙሽሪኮች ዛፉ ስር ቁጭ ብለዋል መሳሪያዎቻቸውን ዛፉ ላይ አንጠልጥለው አሸብርቃለች ዛፏ በመሳሪያ። እነዚህ ገና ሰለምቴዎች ናቸው ሷሃቦቹ አዲስ ሰለምቴዎች ምን ክልክል ይሁን ምን ይፈቀድ ምን ተውሂድ ምን ሽርክ ገና አልተማሩም አዲስ ሰለምቴዎች ናቸው። በሰለሙባት ቅጽበት ሁሉንም ነገር ማወቅ አይችሉም። ከዛ ሷሃቦቹ ጥያቄ ያቀረቡ اجعل لنا ذات انواط كما لهم ذات انواط ለነሱ የሚያንጠለጥሉበት ዛፍ የሚያንጠለጥሉባት ዛፍ እንዳለችላቸው ለኛ ማድረግልን ብለን ጠየቅናቸው። ከጥያቄ አላለፈም። ሙሽሪኮቹ በተግባር እየሰሩ ነው። ሷሃቦቹ ጥያቄ ነው ያቀረቡት። فقال رسول الله صلى الله عليه وسلم መልሳቸውን አዳምጡ ጥያቄውን በምን እንደመለሱ الله اكبر አላህ የትልቆች ሁሉ ትልቅ ነው አላህ ነው ሃያሉ አሉ። እነሃ ሱነን እናንተ አሁን የተናገራችሁት እኮ ፈለግናት አሉ። የቀደምት ሰዎች ፈለግናት አሉ። ቁልቱም አላችሁ ወለዲ ነፍሲ ቢየዲሂ የኔ ሩህ በእጁ ባለችው አምላክ በአላህ እምላለሁ። እናንተ እኮ ተናግራችኋል ከማ ቃለት በኑ እስራኤል ለሙሳ የእስራኤል ልጆች ለሙሳ እንዳሉት ንግግራችሁ ከነሱ ንግግር ጋር ተመሳስሏል። የሙሳ ተከታዮች ምን ነበር ያሉት? ከፊርዓውን አደጋና ተንኮል ለማምለጥ ሙሳን አለይሂ ሰላም ተከትለው ጉዞ ሲያደርጉ ሙሽሪኮች የሚያመልኩት ነገር ነበር አምላክ ይያሉ። የሙሳ ተከታዮችም እንደ ሰሃቦቹ ልብ በሉ እንደ ሰሃቦቹ ገና አዲሶች ስለነበሩ ለሙሳ ጥያቄ አቀረቡ። ምን አሉ? ኢጅአል ለና ኢላሃን ከማ ለሁም አሊሃ ለኛም አምላክ አድርግልን ለነሱ አምላክ እንዳላቸው አሉ። قال موسى ምን አሉ? انكم قوم تجهلون እናንተ ደግሞ እማታውቁ የሆናችሁ ሰዎች ናችሁ። ወደ ጥሩ ነገር እየመራኋችሁ መልሳችሁ መሐይማኖች ትሆናላችሁ እንዴ አሉ። እቺን አስተዋወሷቸው ረሱል አለይሂ ሰላቱ ወሰለም። እናንተ እኮ ለኔ እነዚህ ሙሽሪኮች የሚያመልኳትን ዛፍ ስታዩ ለኔ ለነሱ ማንጠልጠያ እንዳለችላቸው ለኛ ማድርግልን ብላችሁ ጠየቃችሁኝ። ይሄ ጥያቄ አዲስ አይደለም። ለሙሳም ለወንድሜ ለሙሳ ተከታዮቹም እኮ ጥያቄ አቀረበውለት ነበር። ያመሳሰሉት ንግግርን ከንግግር ጋር ነው። ከዛ አሉና ምን አሉ? ለተርከቡና ትከተላላችሁ አሉ። ወደፊት ሰነነ መን ካነ ቀብለኩም ከናንተ በፊት የነበሩ ህዝቦችን ፈለጎች ትከተላላችሁ አሉ። ይሄ እንግዲህ የዛሬውን ህይወት በትንበያ መልክ እየተናገሩት ነው ረሱል አለይሂ ሰላቱ ሰላም። ዛሬ ዛፎች ይመለካሉ ወይ ትልቁ ሽርክ ወይ ትንሹ ሽርክ። ድንጋይም ያመልካለ ቀብርም ያመልካለ። ቀብርም ድንጋይም ዛፍም ቦታን ማምለክ የቀደምት የሙሽሪኮች ፈለግ ነው እንጂ የእስልምና አስተምህሮት አይደለም። رواه الترمذي وصححه ይሄንን ሐዲስ ትርሚዚ ዘግበውታል صحيح ነውም ብለውታል ይላል። እስቲ ወደ ዝርዝሩ እንግባ። በመጀመሪያ ደረጃ ተበሩክ ብሎ ማለት ረድኤትን መፈለግ ማለት ነው። አንድ ሰው እንደ ሙስሊምነቱ ከአንድ ነገር ረድኤት ከመፈለጉ በፊት ይህ ነገር ረድኤት ሊፈለግበት የሚገባ ነገር ነው ወይ ብሎ መጠየቅ አለበት። በእስልምና እንደ ሙስሊምነታችን በነገራችን ላይ የረድኤት ባለቤቱ አላህ ሱብሓነሁ ወተዓላ ብቻ ነው። تبارك الذي نزل الفرقان على عبده تبارك الذي بيده الملك وباركنا عليه وعلى اسحاق وجعلني مباركا رديئت يميبالو نجر بمولو يا الله سلطان الله رديئت عزل يا درجو النجر انكبل علن رديئت فلقبت يالو النجر انفلقبت علن بركاون فلقو يتبالنون ከዛ ውጭ ግን በጭራሽ በስሜታችን በፍላጎታችን ወይም ቀደምት የነበሩ ህዝቦች በመስራታቸው እኛ ልንሰራው አይገባም ማለት ነው። طيب ረድኤት ያላቸው ነገሮች በእስልምና ውስጥ የተጠቀሱ ነገሮች አሉ። ቦታዎች፣ ግዚያቶች፣ ፍጡራን ከፍጡራን ረድኤት ያላቸው አሉ። በረካ ዘል ይሆኑ በረካ ዘል ከፍጡራን ለሁለት ይከፈላሉ። ኢማናቸው፣ እውቀታቸው፣ ዳዓዋቸው፣ መልካም ስራቸው ጥሩ ተብሎ የሚጠራላቸው ሰዎች አሉ። እነዚህን ተግባራቸውን ነው የምንከተለው። አሁን የነሱ ረድኤት ከእምነታቸው ከእውቀታቸው ከጥሩ ተግባራቸው ጋር የተያያዘ ነው እንጂ ከዛታቸው ጋር አይደለም። ከዛታቸው ጋር የተያያዘ ረድኤት ያላቸው ፍጡራኖች አሉ፣ ነብያቶች ብቻ አለይሂም አፍዱል ሰላቱ ወአስከተስሊም። ለምሳሌ ረሱል አለይሂ ሰላቱ ወሰላም ከሰውነታቸው የሚወጣው ላብ ሷሃቦች ይቀቡት ነበር። ለምን? የረሱል አለይሂ ሰላቱ ወሰላም ዛት ረድኤታማ ነውና። ጸጉራቸውንም እንደዛው አክታቸውንም ይሻሙ ነበር። ውዱ ያደረጉበትን ውሃ ይጣሉበት ነበር። የሳቸውም ሆነ የነብያቶች ባጠቃላይ አካሎቻቸው ረድኤት ያለው ነው። ከነሱ ውጭ ግን ከነብያቶች ውጭ ግን ወልይም በሉት ከሷሃቦች የበለጠ ወልይ የለም ከነብያቶች ቀጥሎ። ከነሱ እንኳን በዛታቸው ረድኤትን አንፈልግም፣ ግን በኢማናቸው በእምነታቸው እንከተላቸዋለን፣ በጥሩ ስራቸው እንከተላቸዋለን። ጥሩዎች ናቸውና እነሱን በመከተል የምናገኘው በረከት ረድኤት አለና ይሄን ለይታችሁ ወቁ። በከሌ በረካ የሚል ሰው ካለ ምን ለማለት እንደፈለገ መጠየቅ አለበት። በከሌ በረካ ባንተ በረካ ሲሉ አልሰማችሁም? አይባልም ይላሉ። ምክንያቱም ባንተ በረካ ሲሉ አካሉን ነው የፈለጉት ማለት ነው። እና ከመልእክተኞች ውጭ በሱ በረካ በሱ ረድኤት በዛቱ የሚባል የለም። በበረካችሁ ይሁንበት በእናንተ ረድኤት ይሁንበት አይባልም። ያንተ በረካ እንዲህ አደረገልኝ አይባልም፣ ክልክል ነው። طيب ሰዎችን እንደዚህ አድርገን ከከፈልን ነብያቶች በአካሎቻቸው ረድኤት አዘል ነውና በሰውነታቸው ረድኤትን መፈለግ ይቻላል። ምሳሌ እንደጠቀስኩላችሁ በረሱል አለይሂ ሰላቱ ወሰላም ላብ፣ ጸጉራቸው፣ ልብሳቸውን ሷሃቦች እያጠቡ በሽተኞች ያክሙበት ነበር። ልብሳቸው ሰውነታቸው ላይ ያረፈ ነው። ጸጉራቸውንም እንደዛው ውዷቸውን ይሽቀዳደሙት ነበር። ከሰውነታቸው በዋግምት የወጣውን ደም የጠጣ ሷሃቢይ አንተን እሳት አትነካህም ብለውታል። ለምን? የእሳቸው ደም እሱ ደም ውስጥ ገብቷልና። طيب ከነቢያቶች ውጭ ያሉት ግን ከሷሃቦች ጀምሮ ወደታች ያሉትን በሙሉ በኢማናቸው በእውቀታቸው በመልካም ስራቸው ካልሆነ በስተቀር እነሱ አካሎቻቸው ረድኤት አለው ማለት አይፈቀድም። طيب ቦታንና ግዜን በተመለከተሳ ቦታን ብንወስድ ከበይት الله الحرام وحول بيت المقدس መካን ይመስል መዲና ይመስል بيت المقدس ይመስል الذي باركنا حوله የነዚህ ስፍራዎች ረድኤታማነት ምኑ ላይ ነው? يكون فيها الخير الكثير اللازم الدائم لها እነዚህ ቦታዎች ላይ የሚደረግ ዒባዳ አጅሩ ከፍ ያለ እንዲሆን ያደርጋል ነው እንጂ ቦታዎቹ እራሳቸው ሊመለኩ አይፈቀድም። ምሳሌ መካ ውስጥ የሚሰገድ ሶላት፣ መካ ክልል ውስጥ የምትሰገድ ሶላት በመቶ ሺህ ትባዛለች። መዲና 1000 بيت المقدس بخمسة ايه يهونبت ቦታዎቹ የተከበሩ ቦታዎች ናቸው፣ የተቀደሱ ቦታዎች ናቸው። ቦታዎቹን ግን ማምለክ አይፈቀድም። እዛ ቦታ ላይ የሚደረግ መልካም ስራ አጅሩ ከፍ ያለ ነው። ግዜን በተመለከተሳ ረድኤታማ የሆነ ጊዜ ምሳሌ ነው ሰጅ ረመዳን ከዛስ ዙልሒጃ አስሩ ቀናቶች ከዛስ ሙሐረም አስረኛው ቀን አሹራ የምንለው ጁማ ዘመን ነው ራሱ እነዚህ እነዚህ ረዲኤት አዘል የሆኑ ወይም በረካ አዘል የሆኑ ግዚያቶች ናቸው አሁን ግዚያቶችን አይደለም እናመልከው በእነዚህ ግዚያቶች ውስጥ የሚሰሩ ማንኛውም መልካም ስራ ከሌሎቹ ይበልጣል ይሄ ቦታ የተቀደሰ ቦታ ነው ማለቱ ይሄ ቀን ረዲኤታማ የሆነ ቀን ነው ማለቱ ምን ጥቅም አለው ታዲያ ካላመለክ ነው በእነዚህ ቦታዎችና በእነዚህ ግዚያቶች ውስጥ ከኢባዳ እንድንታጠቅና እንድንነሳ ሞራላችን ከፍ ያለ እንዲሆን ስለተፈለገ ብቻና ብቻ طيب አንድ ሰው በዛፍም በሉት በድንጋይም በሉት በቀብርም በሉት እነዚህ የመሳሰሉ ቦታዎችን ረዲኤት ለመፈለግ የሚጠቀምባቸው ከሆነ የትኛው ሽርክ ውስጥ ነው የሚመደበው ትልቁ ሽርክ ወይንስ ትንሹ ሽርክ طيب ሁለቱንም ያዝላል إذا طلب بركتها معتقدا أنه بتمسحه بهذا الشجر أو الحجر أو القبر أو تمرغه عليه أو التفاقه به يتوسط له عند الله فإذا اعتقد فيه أنه وسيلة إلى الله فهذا اتخاذ إله فهذا اتخاذ إله مع الله جل وعلا وشرك أكبر ذافنم هنا دنجاونم هنا بوتاونم هنا قبر ይጠቅማል ብሎ ያንን ቦታ ይጠቅማል ብሎ ካመነበት ወይም ወደ አላህ ያቀርበኛል ብሎ ካመነበት ትልቁ ሽርክ ነው ነገር ግን ሰበብ አድርጎ ካመነበትሳ አስተውሱ ካሁን በፊት የተማማርነው ትምህርት ተርዝን አስተውሱ ህርዝ ላይ ሰበብ ነው ካለና ህርዙ ራሱ ይጠቅማል ጉዳትን ይከላከላል ካለ ህክሙ ይለያያል እዚህም ቦታ እንደዛው ዛፉ ራሱ ይጠቅማል ጉዳትን ይከላከላል ብሎ ካለ እዛ ዛፍ አጠገብ ሂዶ ረዲኤትን ከዛፉ የሚፈልግ ከሆነ ትልቁ ሽርክ ውስጥ ይመደባል ነገር ግን እዚህ ዛፍ ስር ቁጭ በማለቴ አላሁ ስብሐነሁ ወተዓላ ለኔ ያሰብኩትን ያሳካልኛል ብሎ ካመነ እትንሹ ሽርክ ውስጥ ይመደባል በሁለቱም ዙሮ ዙሮ ግን ያው ነው አስባብ ካደረገ ሰበብ አድርጎ ከያዘው ትንሹ ሽርክ እራሱኑ ጎጂ ጠቃሚ አዳራሽ አድርጎ ከወሰደው ግን ወደ አላህ የሚያዳርስ ማለት ነው ወሲላ እትልቁ ሽርክ ውስጥ ይመደባል አልማልስ በእንደዚህ አድርገን ልናውቅ ይገባል ሙሽሪኮች ላተንም ሆነ ዑዛንም ሆነ መናትንም ሆነ ሌሎችን ሲያመልኩ ያከብሩ ነበር እነዛን ነገሮች ክብር ይሰጧቸዋል አጠገባቸው ኢቲካፍ ይቀመጣሉ ዛፎቻቸውንም እነዚህን ዛፎች ወይም ድንጋዮች ላይ መሳሪያዎቻቸውን ያንጠለጥላሉ ስለዚህ የሙሽሪኮቹ ስራ ሙሉ በሙሉ ከትልቁ ሽርክ የሚመደብ መሆኑን ልናውቅ ይገባል ለመቋጫ ያክል እኛ ሙስሊሞች አላሁ ሱብሃነሁ ወተዓላ ይሄ ነገር ረዲኤት አማ ነውና ረዲኤቱን ከሱ ፈልጉ ብሎ ያለን ነገር እስከሌለ ድረስ ለናደርጋ ይገባል ልብ በሉ ነብያቶች በአካሎቻቸው ረዲኤታማዎች ናቸው ከነሱ ውጭ አሉት ግን በመልካም ስራዎቻቸው ለነከተላቸው ጥሩ ስራ ስለሚሰሩ በመከተል ጥሩ ለማግኘት እንሞክራለን እንጂ በአካሎቻቸው ረዲኤታማ ናቸው ብለን አምነን ከነሱ የምናደርገው የምንፈልገው ነገር የለም። طيب ቦታዎችንም እንደዛው ግዚያቶችንም እንደዚያው ወዳለንበት ክፍለ ዘመን ትውልድ ስንመጣ በርካታ ስፍራዎች ረድኤት አለው እዚህ ቦታ ሄደን ቁጭ እንበል ይላሉ። ረጅም ጉዞ ያደርጋሉ። ከአዲስ አበባ ተነስተው ወደ ሰሜንም ወደ ደቡብም ወደ ምስራቅም ወደ ምዕራብም ጉዞ የሚያደርጓሉ። በአመት እዛ ቦታ ላይ ሄደው ረድኤት ለመፈለግ ቀብር ቦታ ሊሆን ይችላል፣ ትልቅ ሸኽ አሉ እዛ ቦታ ተብሎ ሊሆን ይችላል። ቦታውን ዘይሬ ልምጣ ይላል። የሚዘየር ቦታ ቢኖር ሶስት ቦታ ብቻ ነው፣ መካ፣ መዲና፣ ቤተል መቅዲስ። አለቀ። ከዛ ውጭ ማንንም ይኖር እዛ ቦታ ላይ ማንንም ይገኝበት የተቀደሰ ቦታ ኑሮ ለዚያራ የሚከደበት ቦታ እንደሌለ ልናውቅ ይገባል ነው። የዛሬው ትምህርታችን በዚህ ያልቃል። በሚቀጥለው ርዕስ በሌላ ቀን እስክንገናኝ ድረስ وصلى الله وسلم على نبينا محمد واخر دعوانا ان الحمد لله رب العالمين